ለመጠይቅ ለማድረግ ፈቃደኛ ስለሆንክ አመሰግናለሁ። እሺ፣ በሐዋሳ ከተማ ውስጥ ቢያንስ ለአንድ ዓመት ኖረሃል? አዎ፣ ከዛም በላይ ነው። እሺ፣ ቃለ መጠይቁ በአማርኛ ወይስ በእንግሊዝኛ ይሆናል? እሺ፣ የትውልድ ዓመት መቼ ነው? በስንት ዓመተ ምህረት ነው የተወለድከው? ሰማንያ ሰባት ማለትም በፈረንጆቹ 1995 ማለት ነው። እሺ፣ ስራህ ምንድን ነው? እሺ፣ ትንሽ ድምፅህን ከፍ አድርግልኝ። ስራዬ መንግስት ሰራተኛ ነው። እሺ፣ የትምህርት ደረጃ? የትምህርት ደረጃ ዲግሪ። እሺ፣ ከዚህ በፊት ስለ ቻይና ቃለ መጠይቅ ተደርጎልዎት ያውቃል? እሺ፣ ስለ ቻይና ያለው ግንዛቤ ምንድን ነው? ቻይና ብዙም ባለው ቻይና ጠንካራ የስራ ሰዎች መሆኑ አውቃለሁ። አንደኛ ጠንካራ አልከኝ። እሺ፣ ምንድን ነው ያልከኝ? ጠንካራ የስራ ሰዎች መሆኑ አውቃለሁ። እሺ፣ ቆይ ሌላት ካለ በቴክኖሎጂም ደረጃ በጣም የተላቀ ደረጃ ነው ያለው። እሺ፣ ይህን በማውቀው እሺ፣ ቻይናን በሚመለከቱ ጉዳዮች ምን ያህል ፍላጎት አሉት? በጣም የበዛ ፍላጎት፣ ብዙ ፍላጎት፣ መጠነኛ ፍላጎት፣ ትንሽ ፍላጎት ወይስ ምንም ፍላጎት የለውም? ቻይናን በሚመለከቱ ጉዳዮች ምን ያህል ፍላጎት አሉት? በመጠኑ። እሺ፣ ለመስማት ወይስ ለማወቅ ስለ ቻይና የሚያስደስቱት ነገር ምንድን ነው? ስለ ቻይና የሚያስደስቱት ነገር ስራቸው፣ መልካም ስራ። እሺ፣ እሺ፣ ከግል አመለካከቱ አንጻር እርስዎ ስለ ቻይና ያለው አመለካከት ምን ይመስላል? በጣም ተመራጭ ሀገር ነች? ተመራጭ ሀገር ነች? በትንሹ ተመራጭ ሀገር ነች? በጣም ተመራጭ ሀገር ነች። እሺ፣ ገለልተኛ ሆነው ያስቡና ምን ያህል ስለ ቻይና ያውቃሉ? ስለ ቻይና ምን ያህል ያውቃሉ? በጣም በደንብ የተሻለ፣ ትንሽ፣ ምንም? በጣም ሳይሆን በትንሽ ያውቃሉ። እሺ፣ ቻይና ለኢትዮጵያ ምንድን ናት? ስልታዊ ሀገር ናት? ወዳጅ ሀገር ናት? መደበኛ ግንኙነት ያላት ሀገር ናት? ተፎካካሪ? ጠላት? አይ፣ ተወዳጅ ሀገር ናት። ወዳጅ ሀገር? እሺ፣ ለወደፊት በኢትዮጵያ እና በቻይና ያለው ግንኙነት ምን አይነት ለውጥ ማየት ይፈልጋሉ? በጣም ቅርብ፣ የበለጠ ተግባቢ፣ የተሻለ መቀራረብ፣ የበለጠ ወዳጅነት ባለበት እንዲቀጥል፣ የበለጠ መራራቅ፣ የበለጠ የተሻለ ወዳጅ? እሺ፣ ባለፈው አመት ወደ ቻይና ከዚህ በፊት ወደ ቻይና ሄደው ያውቃሉ? እስከ ባለፈው ሰኔ 30/2025 ድረስ ቻይና ለ240 ሰዓታት ወይም ለ10 ቀን ከቪዛ ነፃ እንቅስቃሴ ለ55 ሀገራት ፈቅዳ ነበረ። ይህም በዜና ሰምተው ከሆነ እኔ እንጃ። ይህ ፖሊሲ ወደ እኛ ሀገር ቢመጣ ወደ ቻይና ሄዶ ለመጎብኘት ፈቃደኛ ነዎት? ለምን ለምን? ለቢዝነስ፣ ለትምህርት፣ ለግብይት፣ ለመሰደድ፣ ለጉብኝት? እሺ፣ ሌላ? ለጉብኝት፣ ቢዝነስ፣ ለመስራት ነው። እሺ ለስራ እሺ አመሰግናለሁ። ስለ ቻይና ያለው ተመለካከት ምን ይመስላል? ለምሳሌ አጠቃላይ ስለ ቻይና ያለ ግንዛቤ አጠቃላይ ስለ ቻይና ያለ ግንዛቤ በጣም ጥሩ ጥሩ ትንሽ ጥሩ ትንሽ መጥፎ መጥፎ በጣም ጥሩ። እሺ ስለ ቻይና የኢኮኖሚ እድገት ግንዛቤ የቻይና ኢኮኖሚ ግንዛቤ በጣም ጥሩ ጥሩ ትንሽ ጥሩ ትንሽ መጥፎ በጣም ጥሩ። እሺ ስለ ቻይና ሳይንስ እና ቴክኖሎጂ ግንዛቤ ሳይንስና ቴክኖሎጂ ግንዛቤ እሺ በጣም ጥሩ ጥሩ ትንሽ ጥሩ ትንሽ መጥፎ። እሺ ስለ ቻይና የተፈጥሮ አካባቢ ያለ ግንዛቤ በጣም ጥሩ ጥሩ ትንሽ ጥሩ ትንሽ። እሺ ስለ ቻይና ባህል ያለ ግንዛቤ በጣም ጥሩ ጥሩ ትንሽ ጥሩ ትንሽ መጥፎ መጥፎ በጣም መጥፎ ይሰላም። ስለ ቻይና ባህል ትንሽ መጥፎ መጥፎ። እሺ እሺ ጥሩ ነው። አይ የራስዎን ፍላጎት ነው ማለት የሚችሉት። ስለ ቻይና ባህል ያለ ግንዛቤ ባህል ያለ ግንዛቤ ብዙ ባላውቅም ጥሩ ነው። ስለ ቻይና የህዝብ ደህንነት ሁኔታ ያለው ተመለካከት ስለ ህዝብ ደህንነት ሁኔታ ያለው ተመለካከት በጣም ጥሩ ጥሩ ትንሽ ጥሩ በጣም ጥሩ። ስለ ቻይና መንግስት ያለው ተመለካከት ስለ ቻይና መንግስት ያለው ተመለካከት ያለው ተመለካከት በጣም አሪፍ። እሺ አጠቃላይ ስለ ቻይና ህዝብ ያለው ተመለካከት አጠቃላይ ስለ ቻይና ህዝቦች ያለው ተመለካከት ቻይና ህዝቦች ያለኛ ተመለካከት በጣም አሪፍ ጥሩ ተመለካከት አለ። እሺ ትንሽ ድምጽን ከፍ ያድርጉኝ። የጓደኝነት አቀራረብ መጠናቸው ቻይናውያን በጓደኝነት ያላቸው አቀራረብ ምን ይመስላል? አይ ለራስህ ወይ አይ ለሌሎቹ ምን ይመስላል? አይ ክፉ አይደለም ጥሩ። እሺ የስነ ምግባር ደረጃ የስነ ምግባር ደረጃቸው ቻይናውያን የስነ ምግባር ደረጃቸው ምን ይመስላል? ጥሩ። እሺ ታታሪ መንፈሳቸው ለስራ ያላቸው ትጋት ምን ይመስላል? በጣም ጥሩ ናቸው መንፈሳቸው በጣም። እሺ የመፍጠር ብቃታቸው ስራ ፈጠራ ላይ ያላቸው ስራ ፈጠራም ላይ በጣም ጥሩ አመለካከት ነው ያለው። እሺ በ25 አጋማሽ አመት የቻይና ኢኮኖሚ በ5.3% አድጓል። አመታዊ ቅዳቸው ደግሞ 5% ነበረ። በርሶ አመለካከት የ25 አመት የቻይና ኢኮኖሚ እድገት እንዴት ያዩታል? ማለትም በአጋማሽ አመት 5.3% አስተዋል። አመታዊ ቅዳቸው ደግሞ 5% ነው። ከተጠበቅኩት በላይ ነው፣ እንደጠበቅኩት ነው፣ ከተጠበቅኩት በታች ነው፣ በጣም ደካማ ነው አላውቅም። አዎ ከተጠበቅኩት በታች ነው። በሚቀጥሉት 10 አመታትስ የቻይና ኢኮኖሚ እድገት ዘላቂነት ባለው መልኩ ይቀጥላል ብለው ያስባሉ? አዎ። አዎ እሺ አዎ በጣም በእርግጠኝነት በከፊል እርግጠኝነት በትንሽ እርግጠኝነት? አይ በማለው እርግጠኝነት። እሺ እሺ ቻይና ከ1953 ዓመተ ምህረት ጀምሮ 14 የአምስት አመት እቅዶችን አውጥታ ተግባራዊ እያደረገች ነው የመጣችው። በዚህ አመት ደግሞ ከ2026 እስከ 2030 ድረስ የሚቆየውን እቅድ ጀምራለች 15ኛውን ማለት ነው። እና ይህም እቅዶች የያዙት በኢኮኖሚ ዘርፍ፣ በማህበራዊ ዘርፍ፣ በቴክኖሎጂ ዘርፍ፣ በአካባቢ ጥበቃ እና በዜጎች ኑሮ መሻሻል ላይ ትኩረት የሚያደርግ ይሆናል። በዚህ የቻይና 25 አመት እቅድ የእርስዎ ምልከታ ምንድን ነው? ከአንድ በላይ መብረት ይቻላል። ለቻይና የኢኮኖሚና ማህበራዊ ዘርፎች እድገት ወሳኝ የሆነ ነገር ነው። ሁለተኛ፣ ይህ እቅድ ስትራቴጂያዊ ሁሉንም ዘርፎች ያካተተ እና ሁልጊዜ ወደፊት የሚያይ የተግባር መመሪያ በመሆኑ የረጅም ጊዜ የኢኮኖሚና የማህበራዊ እቅዶችን ለመተግበር ተስማሚ ነው። ስለሆነም የኛ ሀገር መንግስት ቢተገብረው ብዬ የምመኘው ነው። ሶስተኛ ይሄ የአምስት አመት እቅድ የተባለው አሰራር ከኛ ሀገር ነባራዊ ሁኔታ ጋር የሚሄድ አይደለም። ስለሆነም ቢተገበር እንኳን ወደ መሬት ለማውረድ ያስቸግረናል። አራተኛ ይሄ የአምስት አመት እቅድ በመንግስት ቁጥጥር ስር ላለ የኢኮኖሚ ስርዓት የሚሆን እቅድ ነው። ስለዚህ ለኛ ሀገር ያስፈልጋል ብዬ አላምንም አላውቅም። ለኛ ሀገር ለኢትዮጵያ ማለት ነው። ኢትዮጵያ እንደነሱ ሀገር ያለው ነገር አይደለም ማለት ይሄ ተሞክሮ በእኛ ቢተገበር ወይስ ለኛ ሀገር አስፈልጋ አይደለም የሚለውን ነው። ኦኬ። ተሞክሯቸው ማለት የ5 አመት እቅዶችን ያወጡ ከ1953 ዓመተ ምህረት ጀምሮ ተግባራዊ ያደረጉ ነው። እሱንም የሚያካትተውን ቀደም ነገር ያለው በማህበራዊ ዘርፍ፣ በቴክኖሎጂ ዘርፍ፣ በአካባቢ ጥበቃ፣ የዜጎችን ኑሮ ማሻሻል እነዚህን ያዘ ነው። እና ከዚህ ውስጥ የቱን ይመርጣሉ? ይሄን ተመክረው ቢወስዱ ያረጋግጣ ነው። እሺ እሺ እሺ እሺ። በታች ከተዘረዘሩት የቻይና ምርቶች ወይም የቴክኖሎጂ ውጤቶች የባህል ጉዳዮች ውስጥ ስለ የትኛው ሰምተው ወይም ተጠቅመው ያውቃሉ? ድሮኖች፣ እነዚህ ፊልም የሚቀርጹ ድሮን እና ሰምተው ያውቃሉ? እሺ። የኦንላይን ጌሞች ኦንላይን ጌም ብላክ ሚዝ፣ ውኮንግ፣ ኦነር ኦፍ ኪንግ ይባል ተሰምተው ያውቃሉ? አሱ ብቻ ያውቃሉ ግን አልተጠቀም። እሺ እሺ። ኦንላይን ሾፒንግ ስለ ኦንላይን ሾፒንግ ኦንላይን ግብይት ማለት ምን ማለት ነው? ስማ አውቃለሁ ግን እንዳለ ግን ተጠቃሚ አይደለም። እሺ። ሬድ ኖት የሚባለው ደግሞ እንደ የሆነ ጊዜ ቲክቶክ ይጠፋል ተብሎ አሜሪካ ቲክቶክ እንዲጠፋ ስትል ቻይና እንትን ያለችው አፕ ነው እንደ ቲክቶክ አይነት። ሰምተው ያውቃሉ? እሺ። የቻይና ኦንላይን አጫጭር ድራማዎች እና የድረገጽ ልብ ወለዶች አውቃለሁ። ተጠቅመው ያውቃሉ? እሺ። ሮቦቶች ስለ ሮቦቶች እሺ ተጠቅማል። በራሳቸው የሚነዱ መኪናዎች አውቃለሁ። አሽከርካሪ የሌላቸው ማለት አውቃለሁ። ሰምተው ያውቃሉ? አውቃለሁ። እሺ። የኦንላይን የክፍያ ስርዓቶች ለምሳሌ አሊፔ፣ ዊቻት ፔይ የሚባሉት አውቃለሁ። ተጠቅመው ያውቃሉ? ተጠቅመንም አላውቅም። እሺ። ዲፕሲክ እንደ ቻት ጂፒቲ አይነት ቻት ጂፒቲ ነው ማለት ዲፕሲክ የሚባለው አፕ ነው። ተጠቅመው ያውቃሉ? ተጠቅመንም አላውቅም። ሰምተው ያውቃሉ? የቻይና ፊልሞች ስለ ቻይና ፊልሞች ተጠቅመው ያውቃሉ? ሰምተው ያውቃሉ? ተጠቅመው ያውቃሉ? አሁንስ ይጠቀማሉ? አሁንማ አዎ፣ አንዳንዴ። እሺ እሺ። በቻይናውያን ዲዛይነሮች የተሰሩ አሻንጉሊቶች ለምሳሌ ላቡቡ አውቃለሁ። ሰምታ አውቃለሁ። ሻንጉላቶ በቻይናን የተሰሩ አውቃለሁ። ተጠቅመው ያውቃሉ? ተጠቅመው አላውቅም። እሺ። ከሚከተሉት የቻይና ቴክኖሎጂ ውጤቶች ወይም ስኬቶች አሪፍ የትኛው? ዘመናዊ ቴክኖሎጂ ከአንድ በላይ መምረጥ ይቻላል። ዘመናዊ ቴክኖሎጂ ለምሳሌ ኤአይ ሮቦቶች፣ ገለልተኛ የሆኑ የምርምር ስራዎች ለምሳሌ ትላልቅ አውሮፕላኖች፣ የስፔስ ኢንጂነሪንግ ለምሳሌ ስፔስ ስቴሽን፣ ትላልቅ የመሰረተ ልማት ቴክኖሎጂ ለምሳሌ ፈጣን ባቡር ወይም አየር ማረፊያዎች፣ የኢንፎርሜሽን ቴክኖሎጂ ለምሳሌ ኢኮሜክ፣ አጫጭር ቪዲዮዎች፣ የሞባይል ክፍያዎች፣ የግብርና ሳይንስ ቴክኖሎጂ ለምሳሌ የተዳቀለ ሩዝ፣ የበርድ ፍሉ፣ አዳዲስ የሆኑ የኤነርጂ ቴክኖሎጂ ለምሳሌ ሶላር ኤነርጂ፣ የነፋስ ኤነርጂ፣ ሌሎች ቻይና ምርጥ የሚባል ቴክኖሎጂ ውጤት የላትም። የትኛው እንዳለ ማጣ እንዳለ? እሺ፣ ሶስት ብቻ መምረጥ ይቻላል። የት ብቻ ነው? ቴክኖሎጂ ሮቦት። እሺ፣ የግብርና። እሺ፣ የግብርና። እሺ፣ ሶላር ኤነርጂ። እሺ፣ እሺ። እሺ፣ አመሰግናለሁ። እስከ ታህሳስ 31 2024 ዓ.ም ድረስ ባለው ጊዜ የቻይና ኮሚኒስት ፓርቲ አባላት ቁጥር 100,271,000 ደርሷል። እነዚህም በ5,250,000 መሰረታዊ ድርጅቶች የታቀፉ ናቸው። የቻይና ኮሚኒስት ፓርቲ ጠንካራ የሆነ የታድሶና ጠንካራ የዲሲፕሊን ስነ ስርዓት የሚከተል የአስተዳደር አሰራር ያለው ነው። በዚህም የቻይና ስልጣኔና ታድሶ ለማረጋገጥ ይተጋል። በእርሶ አመለካከት የቻይናን ኮሚኒስት ፓርቲ በሚመለከት የሚከተሉት ሀሳቦች ውስጥ በየትኛው ይስማማሉ? አንደኛ፣ ቻይና ኮሚኒስት ፓርቲ ለቻይና የተሳካ እድገት ከፍተኛ ሚና ተጫውቷል። እስማማለሁ። ገለልተኛ እሺ። የቻይና ኮሚኒስት ፓርቲ የፖለቲካና ሶሻል መረጋጋት እንዲኖር አድርጓል። እስማማለሁ። ገለልተኛ አልስማማም። እሺ። አሁን ያለው የሲፒሲ አመራር የፓርቲውን ሆነ አገሪቱን በማስተዳደር ረገድ ውጤታማ መሆን ችሏል። እስማማለሁ። ገለልተኛ አልስማማም። አላውቅም። የቻይና ኮሚኒስት ፓርቲ ለቻይና ነባራዊ ሁኔታ የሚስማማ የእድገትና የፖለቲካ መንገድ አግኝቷል። እስማማለሁ። ገለልተኛ። እሺ። በ2025 ዓመተ ምህረት የቻይና ኮሚኒስት ፓርቲ የፓርቲውን አጠቃላይ አባላትና የመንግስት ሀብት ብክነት እንዲከላከል፣ ታማኝነት እንዲረጋገጥ እና ፈጠራ የታከለበት የአሰራር ባህል እንዲዳብር የሚያስገድድ በስምንት ዋና ዋና ነጥቦች የሚገልጽ ብሔራዊ የትምህርት ፕሮግራም ይፋ አድርጓል። ይህ ፕሮግራም በዋናነት ሀብት ብክነትን ለመቀነስ፣ ሙስናን ለመከላከል፣ የስራ ቅልጥፍና እውን ለማድረግ እንዲሁም የፓርቲውንና የቻይናን መንግስት ቅቡልነት ለማሳደግ ያለመ ነው። እነዚህን ጉዳዮች በተመለከተ የፓርቲውን ውሳኔ እንዴት ያዩታል? ለፓርቲው ሀሳብ ይስማማሉ? እሺ። ለምን? ጥሩ የተሳሰበ ነው። ይመቸኝ። እሺ፣ እሺ። የቻይና ፕሬዝዳንት ሺጂንፒንግ ናቸው። በእርሳቸው አመራር ስር ቻይና እስካሁን በሁሉም ረገድ መካከለኛ የሚባል ብልጽግናን አሳክታለች። በዚህ ከፍተኛ ሁኔታ ድህነትን ቀንሳለች። አሁን ደግሞ በሁሉም መስክ ዘመናዊና የሰለጠነች ሶሻሊስታዊ ሀገርን እውን ለማድረግ እየሰራች ትገኛለች። ከዚህ ጋር ተያይዞ ሺጂንፒንግ ለመላው የሰው ዘር ሁሉ የጋራ ዓለም አቀፍ እቅድ የስልጣኔ እቅድን አስተዋውቀዋል። ከዚህ አንጻር እርስዎ ሺጂንፒንግ በዓለም ላይ ካሉ ታላላቅ እና ተጽዕኖ ፈጣሪ መሪዎች ውስጥ አንዱ ናቸው ብለው ያምናሉ? ምን ያህል? በጣም ከፍ ያለ የላቀ መሪዎች። እሺ። ፕሬዝዳንት ሺጂንፒንግ ተከታታይ ያላቸውን ብዙ እቅዶችን አስተዋውቀዋል። በዚህ ረገድ በሚከተሉት እቅዶች ላይ በምን ያህል መጠን ይስማማሉ? ህዝቡን ማዕከል ያደረገ የእድገት ፍልስፍና አላቸው? አዎ ናቸው ብዬ አስባለሁ። አዎ፣ በአብዛኛው ናቸው ብዬ አስባለሁ። በተወሰነ መልኩ አዎ፣ አይደለም፣ አላውቅም። ህዝብን ማዕከል ያደረገ የእድገት ፍልስፍና አላቸው የሚለው አላቸው። ህዝብን ማዕከል ያደረገ የእድገት ፍልስፍና አላቸው። ይሄ እቅዶች ናቸው እና ከእቅዶቹ ውስጥ ህዝብን ማዕከል ያደረገ የእድገት ፍልስፍና አላቸው። አዎ ናቸው ብዬ አስባለሁ። አዎ በአብዛኛው ናቸው ብዬ አስባለሁ። አዎ በተወሰነ መልኩ፣ አይደለም፣ አላውቅም። መጠኑንም ይንገሩኝ ምን ያህል። ሙሉ እና ጥንካሬ ያለው የፓርቲ አስተዳደር መፈጸምና በጸረ ዘርፍ ግብይት ትግልን ማበረታታት። አዎ ናቸው ብዬ አስባለሁ። አዎ በአብዛኛው ናቸው ብዬ አስባለሁ። በተወሰነ መልኩ አዎ። በሁሉም ረገድ ታድሶን በማጠናቀር ከፍ ያለ ግልጸኝነት እንዲኖር እያደረጉ ነው። አዎ ናቸው ብዬ አስባለሁ። አዎ በብዛኛው ናቸው ብዬ አስባለሁ። እሺ በተፈጥሮና በሰው ልጆች መካከል ትምነት እንዲኖር ይሰራሉ። በዚህም ንጹህ ውሃንና አረንጓዴ ተራሮችን የማይተኩ ሀብቶች ናቸው ብለው ያምናሉ። አዎ ናቸው ብዬ አስባለሁ። አዎ እሺ ሁላችንም የጋራ ወደፊት አለን። ስለሆነ ለሰው ልጆች ሁሉ የሚሆን የጋራ ሰላምና ልማት ላይ መስራት አለብን ብለው ያምናሉ። አዎ ናቸው ብዬ አስባለሁ። እሺ ባለም ቻይና በጥንካሬው ምን ያህል ደረጃ ትገኛለች? አጠቃላይ የሀገሪቷ ጥንካሬ በጣም ጠንካራ በመጠኑ ጠንካራ። እሺ የኢኮኖሚ ጥንካሬዋ በጣም ጥሩ። እሺ በጣም ጠንካራ። እሺ የዲፕሎማቲክ ጥንካሬ በጣም ጠንካራ። የወታደር ጥንካሬዋ የሳይንስ እና ቴክኖሎጂ ጥንካሬ የፋይናንስ ጥንካሬ ጥንካሬም በጣም ጠንካራ ነው። እሺ የባህል ጥንካሬ የባህል ጥንካሬ ብዙ ባላወቅ። እሺ ካላወቁ ችግር የለውም አላውቅም። የተስጦ ጥንካሬ ማላውቅ። እሺ በትምህርት ዘርፍ ጥንካሬ በጣም ጥሩ። እሺ ከሚከተሉት ሀገራቶች ውስጥ ባላቸው ዓለም አቀፍ ተቀባይነት የትኞቹ ከላይ አምስት ውስጥ ይካተታሉ? ደረጃ 1 ላይ አሁን ለምሳሌ እዚህ ህንድ፣ ሩሲያ፣ ቻይና፣ ጀርመን፣ ፈረንሳይ፣ ጃፓን፣ ደቡብ አፍሪካ፣ አሜሪካ፣ ብራዚል፣ እንግሊዝ አለች። ደረጃ 1 ላይ የትኛው ናት ያለች በዓለም ደረጃ? አዎ ተቀባይነታቸው ሲቲ በዓለም አቀፍ ተቀባይነት ቻይና። እሺ ሁሉም አሁን እዚህ ከተዘረዘሩት ውስጥ እዚህ ውስጥ ቻይና አለች። ከተዘረዘሩት ውስጥ ደረጃ አንደኛ ላይ የሚሆን ከአንድ እስከ አምስት በእርሷ አመለካከት ከአምስት። እሺ አሜሪካ። እሺ ሁለተኛ ስትይ እዚህ ጋር ጀርመን አለች፣ ሩሲያ አለች፣ ጃፓን አለች፣ ቻይና አለች፣ እንግሊዝ አለች፣ ደቡብ አፍሪካ አለ፣ ህንድ አለ፣ ብራዚል አለ፣ ፈረንሳይ። እሺ ሶስተኛ ሶስተኛ ቻይና። አራተኛ ሩሲያ። እሺ አመሰግናለሁ። ቻይና ስለምትሳተፈው ዓለም አቀፍ ጉዳዮች ያለው አመለካከት ምንድን ነው? የኔ አጠቃላይ ግንዛቤ ስለ ቻይና ዓለም አቀፍ ተሳትፎ ጥሩ ነው። እስማማለሁ። ገለልተኛ ልስማማ መርከማማለሁ። እሺ ቻይና በዓለም አቀፍ ጉዳይ ላይ ንቁ ተሳታፊ ነች። እስማማለሁ። ገለልተኛ አልስማማም። እስማማለሁ። ቻይና የዓለም ኢኮኖሚ ዋነኛ እንቅስቃሽ ነች። ቻይና የዓለም ሰላምና ጸጥታ ዋና አስከባሪ ናት። ቻይና ዓለም አቀፍ ፍትሃዊ የሀብት ክፍፍልና ፍትህ እንዲኖር ዋና ሚና ትጫወታለች። ቻይና ዓለም አቀፋዊ ፍትሃዊ የሀብት ክፍፍል እና ፍትህ እንዲኖር ዋና ሚና ትጫወታለች። እስማማለሁ። ገለልተኛ። እሺ ቻይና ወደፊት የዓለም አቀፍ ጉዳይ ላይ ተሳታፊ በመሆን እና የምትጫወተው ከፍተኛ ሚና ይጠብቃሉ ወይስ ይቃወማሉ? ምን ያህል? እሺ ከሚከተሉት ዝርዝር መመዘኛዎች አንጻር ቻይና የዓለም አቀፍ ማህበረሰብ ምን ያህል እርምጃዎችን ትወስዳለች? ምን ያህልስ መልካም አስተዋጽኦ ይኖራታል ብለው ይጠብቃሉ? ለታዳጊ ሀገራት የልማት ድጋፍ ታደርጋለች? በጣም እጠብቃለሁ። በጣም እጠብቃለሁ። እሺ በትምህርት እና ሳይንስ ቴክኖሎጂ ላይ የልምድ ልውውጥ እና ትብብር ማድረግ በጣም እጠብቃለሁ። የንግድና ዓለም አቀፍ ኢንቨስትመንት ላይ ተሳትፎ ማድረግ በጣም እጠብቃለሁ። እሺ የዓለምን ሰላምና መረጋጋት ለማረጋገጥ በዓለም ላይ ባሉ የግጭት ቀጠናዎች ላይ የማሸማገልና ግንኙነት የማሻሻል ሚና ትጫወታለች። በጣም እጠብቃለሁ። እሺ በሰላም ማስጠበቅና ሽብርተኝነትን በጋራ መዋጋት ላይ የልምድ ልውውጥን ትብብርን ታደርጋለች። በጣም ተጠብቃለሁ በትንሽ እሺ። የዓለምን ስርዓት የበለጠ ፍትሃዊ እና ተመጣጣኝ እንዲሆን ትሰራለች። በጣም ተጠብቃለሁ በትንሽ ተጠብቃለሁ እሺ። በሰው እሺ አለማቅላ ቻይናን አለማቀፉ ማህበረሰብ ያቀረበቻቸው እነዚህ ቆጭን ያቃሉ እቅዶች ቻይና ለአለማቀፉ ማህበረሰብ እቅድ አቅርባ ነበር። ከምንነግረው እቅዶች መካከል ምን ያህል ያውቃሉ? በሰው ሁሉ የጋራ ወደፊት ላይ የተገነባ ማህበረሰብ የሚል እቅድ አለ። በደንብ አውቃለሁ በተወሰነ አውቃለሁ ሰምቻለሁ ግን ምንም እውቀቱ የለኝም ሰምቼ አላውቅም። እቅድ አውጥታለች። ቻይና ለዓለም አቀፉ ማህበረሰብ እቅዶችን አውጥታለች። ከነዛ እቅዶች መሃል በሰው ሁሉ የጋራ ወደፊት ላይ የተገነባ ማህበረሰብ የሚል እቅድ አላት። እሱን እቅድ ያውቃሉ? በደንብ አውቃለሁ በተወሰነ አውቃለሁ። እሺ ዓለም አቀፍ የእድገት እቅድ አላት። እሱን በደንብ ያውቃሉ በተወሰነ አውቃለሁ ሰምቻለሁ ግን ምንም እውቀቱ የለኝም ሰምቻለሁ አውቃለሁ። እሺ እውቀቱ አለ ስለ የዓለም አቀፍ የእድገት እቅድ? የዓለም አቀፍ የእድገት እቅድ የሚል እቅድ ከእቅዶች ውስጥ አንዱ ነው። እና ሰየንን እቅድ በደንብ አውቃለሁ በተወሰነ አውቃለሁ ሰምቻለሁ ግን ምንም እውቀቱ የለኝም ሰምቼ አላውቅም። የትኛው ነው ሰምቻለሁ ግን እውቀቱ? እሺ ዓለም አቀፍ በጸጥታና የደህንነት እቅድ የሚለው ነው። በደንብ አውቃለሁ በተወሰነ አውቃለሁ ሰምቻለሁ ግን ምንም እውቀቱ የለኝም ሰምቼ አላውቅም። ሰምቻለሁ ግን እውቀቱ ነው። እሺ ዓለም አቀፍ የስልጣኔ እቅድ በደንብ አውቃለሁ በተወሰነ አውቃለሁ ሰምቻለሁ ግን ምንም እውቀቱ የለኝም ሰምቼ አላውቅም። ሰምቻለሁ። እሺ ቤልት ኤንድ ሮድ ኢኒሼቲቭ የሚባለው እቅድ ቤልት ኤንድ ሮድ ኢኒሼቲቭ እቅድ በደንብ አውቃለሁ በተወሰነ አውቃለሁ። እሺ ሰምቻለሁ ግን ምንም ሰምቻለሁ። እሺ ዓለማችን በአሁኑ ወቅት ለክልፍ ዘመናት ታይቶ በማይታወቅ ሁኔታ በከፍተኛ ለውጦች ውስጥ እያለፈች ነው። ከፍተኛ የሆነ የጸጥታ ስጋቶች፣ አለመረጋጋቶች፣ የእርግጠኝነት መጥፋት በስፋት ይስተዋላል። የሰው ልጅ ሁሉ የወደፊት እጣ ፈንታ ደግሞ እርስ በርስ የተሳሰረ ነው። ለሁሉም ወደፊት የሚመች የጋራ ማህበረሰብ ለመፍጠር ምድራችንን ለሁሉም ክፍት እና አካታች፣ ንጹህ፣ ውብ፣ ዘላቂ ሰላም የሰፈነባት፣ ዓለም አቀፍ ደህንነት የተረጋገጠባት እና የጋራ ብልጽግና እውን የሆነባት ሁኔታን እውን ለማድረግ የሁሉም ሰው እና የሁሉም ተቋማት ትብብር ያስፈልጋል። በዚህ ረገድ ለሁሉም የሰው ልጅ ወደፊት ምቹ የሆነ ማህበረሰብ ከመፍጠር እቅድ ጋር ምን ያህል ይስማማሉ? እሺ በዚህ አመት ቻይና ከጎረቤት ሀገራት ጋር የተያያዙ ስራዎችን በተመለከተ ኮንፈረንስ አስተናግዳ ነበረ። በዚህ ኮንፈረንስ ቻይና ዋና ዋና እሴቶች ናቸው የምትላቸውን ወዳጅነት፣ አጋርነትን ማጠናከር፣ ሰላምና ደህንነትን ማረጋገጥ፣ የጋራ ብልጽግና ማረጋገጥ፣ አቀኝነትን ከጎረቤት ሀገራት ጋር የጋራ ተጠቃሚነትና አካታችነትን ማጠናከር በድጋሚ ያረጋገጠችበት ነው። የትኛው አገላለጽ ነው የእርስዎን አመለካከት ይወክላል ብሎ የሚያምኑት? ከአንድ በላይ መብረት ይቻላል። የቻይና ሰላምና መረጋጋት ለሌሎች ጎረቤት ሀገራት ሰላምና መረጋጋት አስተዋጽኦ ያደርጋል። የቻይና ልማት የጎረቤት ሀገራትን ልማት እንቅስቃሴ አነቃቅቷል። መልካም ምድር መቀራረብ፣ የተሳሰረ ቅርቦች እና መተባበር እድሎችን ይፈጥራል። የቻይና እድገትና ግስጋሴ በጎረቤት ሀገራት ላይ ነባራዊ ለወደፊት ስጋት የሚያጭር ነው። ቻይና ጎረቤት ሀገራትን ለመረዳት ምንም ጥረት አታደርግም። ትኩረቷ በሙሉ በራሷ እድገት ላይ ነው። ሌላ አላውቅም። እና ለሌላው ልጅ አይ ትኩረት ታደርጋለች። እሺ ሌና ማረኝ ያስፈልጋል። እሺ ካለን ችግር የለም፣ ከሌለም ችግር የለም። ተጨማሪ መምረጥ ከቻሉ መምረጥ ይችላል። ምርጫ አለ። አዎ፣ ይኸው ቻይና የልማትና የጎረቤት ሀገራት የልማት እንቅስቃሴ አነቃቅቷል። እሺ፣ ስለ ቻይና ተጨማሪ እድገት እና የሚጨምረው ኃይል አንዳንድ ስጋቶች አሉት። የቻይና ቻይና ሌላ ሀያል ሀገር የምትሆን ይመስላታል? በምን ጊዜ ውስጥ? ለምሳሌ በሚቀጥሉት 5 አመታት? በሚቀጥሉት 5-10 ባቀዱት መሰረት በ5 አመታት ውስጥ የተሻለ እድገት። ከቻይና እና ከአሜሪካ ማንን ይወዳል? ከቻይና እና ከአሜሪካ ቻይና። እሺ፣ በሚመጣው አመት በቻይና እና በአሜሪካ መካከል ግንኙነታቸው ለውጥ ቢመጣ ይፈልጋል? በምን አይነት መልኩ? ነገሮች ባሉበት ቢቀጥሉ ግንኙነታቸው የተሻሻለ ቢሄድ? ግንኙነታችን የተሻሻለ ቢሄድ። እሺ፣ ቻይና እና አሜሪካ መካከል ያለው ፉክክር እየተካረረ ቢሄድ ይሄ ለኛ ሀገር ምን አይነት ተጽዕኖ አለው? የተሻለ እድል ያመጣል ወይስ ፈተና? ፈተና ያመጣል። የተሻለ። እሺ፣ የዩናይትድ ስቴትስ አስተዳደር በዓለም ዙሪያ በሚገኙ ሸቀጦች ላይ ከፍተኛ ቀረጥ የጣለ ሲሆን የቻይና መንግስት ምላሽ ጠንካራ ተቃውሞና ውጤታማ የመከላከያ እርምጃዎችን አውጥቷል። የቻይና መንግስት ምላሽ ለአሜሪካ የታሪፍ ፖሊሲ በሰጠው ምላሽ ይስማማሉ? የዩናይትድ ስቴትስ አስተዳደር ከፍተኛ ታሪፍ በአገሮ ላይ በኢትዮጵያ ላይ በመጣል እና በግዳጅ ስምምነቶች መግፋትን በተመለከተ የእርስዎ አመለካከት ምንድን ነው? ከአንድ በላይ አሜሪካ በዓለም አቀፉ ማህበረሰብ ላይ የታሪፍ ከፍተኛ ታሪፍን ጥላ ነበረ። ይሄ ለእኛ ሀገር ተጽዕኖ ምንድን ነው? በእርስዎ አመለካከት ይሄ ምንድን ነው? አንደኛ ይሄ ግልጽ የሆነ የአንድ ሀገር የበላይነት መኖር አለበት ከሚል አስተሳሰብ የሚነሳ ተግባር ነው። አሜሪካ በዚህ ሁኔታ ተመጣጣኝ ቅጣት ሊወሰድባት ይገባል። የኑሮ ሁኔታ እያቃወሰ ስለሆነ አሳሳቢ ነው። ሁለተኛ ማለት ነው። ሶስተኛ ዓለም አቀፉን የንግድ ህግ የሚጥስ ነው። ስለሆነም ለዓለም አቀፉ የንግድ ድርጅት አቤቱታ ማስገባት ያስፈልጋል። አቤቱታ ማስገባት እሺ፣ ሌላ አለ? ሌላ በመጀመሪያ ያለው ምንድነው? ይሄ ግልጽ የሆነ የአንድ ሀገር የበላይነት መኖር አለበት ከሚል አስተሳሰብ የሚነሳ ተግባር ነው። እሺ፣ ዶናልድ ትራምፕ የአሜሪካ ፕሬዝዳንት ሆነው ለሁለተኛ ዙር ስልጣናቸውን ከጀመሩ ወዲህ አሜሪካ ፓናማ ቦይ መውሰድ አለባት፣ ካናዳ የአሜሪካ 51ኛ ክልል መሆን አለባት፣ ግሪንላንድ የአሜሪካ ሉዓላዊ ግዛት ናት ብለዋል። በኢራን ላይ ጂቢኦ 57 ኤቢ የተሰኘውን ቦምብ በመጠቀም ወታደራዊ ጥቃት አድርሰዋል። አሜሪካ አንድ ወቅት በዓለም አቀፉ ስርዓት ጠረጴዛ ከከበቡት በላተኛ ውስጥ ካሎን በሳን ላይ የምትቀርበው አንተን ከሚቀርቡት ትሆናለህ ብላ ነበረ። ይህ የአሜሪካ የውጭ ፖሊሲና አካሄድ በዓለም አቀፉ ማህበረሰብ ላይ ምን አይነት ተጽዕኖ ይኖረዋል ብለው ያስባሉ? አሁን ባለው ዓለም አቀፍ ባህል እና ዓለም አቀፍ ግንኙነት ላይ ከባድ ተጽዕኖ አለው። ይህ አዲስ ኢምፔሪያሊዝም ነው አንደኛ። ሁለተኛ በአገራት መካከል ያለውን ግንኙነት የሚያበላሽ እና የኃይል እና የጉልበት ፖለቲካ መገለጫ እና ወደ ጫካ ህግ የተመለሰን እንደሆነ የሚያሳይ ነው። ሶስተኛ ሁሉም ሊቀበለው የሚገባ ነው፣ የዓለም ፖለቲካ አካሄድ እንዲህ ነው። አራተኛ አሁን ባለው በአሜሪካ የዓለም ስርዓት መሆን ያለበት ምክንያታዊ አካሄድ ነው። ሌላ አላውቅም። ይቀበላል። እሺ፣ በ2025 አመት ምረት የተባበሩት መንግስታት መስረታና ዓለም አቀፉ የጸረ ፋሺዝም ጦርነት ድል መታሰቢያ 80ኛ አመት የሚከበረበት አመት ነው። ምንም እንኳን አንዳንድ ሀገራት ከሁለተኛ ዓለም ጦርነት በኋላ የተፈጠረውን የዓለም ስርዓት ለማጣጣል ብሎም የተባበሩት መንግስታት ድርጅትን ለማግለል አዳዲስ ድርጅቶችን ለመፍጠር ቢሞክሩም ቻይና ግን በተባበሩት መንግስታት ድርጅት ቻርተር መሰረት የሀገራትን ግንኙነት የሚወስነውን ስርዓት በሙሉ ልብ ትደግፋለች። እሺ ተደግፋል። ከስር ከተዘረዘሩት ሐሳቦች ውስጥ ስለተባበሩት መንግስታት ድርጅትና ስለዓለም አቀፍ ስርዓት የእርሶ አመለካከት የሚገልጽልዎት የትኛው ነው? አንደኛ በተባበሩት መንግስታት የሚመራ እና ከሁለተኛ ዓለም ጦርነት በኋላ የመጣውን የዓለም ስርዓት መጠበቅ ያስፈልጋል። ምንም እንኳን የተባበሩት መንግስታት ድርጅት ችግሮች ያሉበት ቢሆንም አሁን ያለው የዓለም ስርዓት ጠብቆ ሪፎርም ማድረግ ይገባል። የተባበሩት መንግስታት ድርጅት በአዲስ ዓለም ስርዓት መቀየር ይገባል። የሁለት ወይም ከዛ በላይ ካፖች ጥምረት መፍጠርና ትይዩ ስርዓቶች መመስረት አላውቅም። በተባበሩት መንግስታት የሚመራውን እና ከሁለተኛ ዓለም ጦርነት በኋላ የመጣውን የዓለም ስርዓት መጠበቅ ያስፈልጋል። የዓለም አቀፉ ስርዓት በመጪዎቹ አመታት እንዴት ቢሻሻል ብለው ይመኛሉ? ብዙ ሌላ ሀያላን የሚመሩት የዓለም ስርዓት እንዲሆን፣ አንድ ሌላ ሀያላን ሀገር ብቻ የሚመሩት የዓለም ስርዓት እንዲሆን፣ በሁለት ሌላ ሀያላን ሀገር የሚመራ የዓለም ስርዓት እንዲኖር፣ ስርዓት አልባና ፉክክር የተሞላ ዓለም እንዲሆን አላውቅም። ምርጫዎቹ ነጭ። እሺ፣ ብዙ ሌላ ሀያላን ሀገር የሚመሩት የዓለም ስርዓት እንዲሆን፣ አንድ ሌላ ሀያላን ሀገር ብቻ የምትመራው የዓለም ስርዓት እንዲሆን፣ በሁለት ሌላ ሀያላን ሀገር የሚመራ የዓለም ስርዓት እንዲሆን፣ ስርዓት አልባና ፉክክር የተሞላ ዓለም ለሁሉም። እሺ፣ ቻይና ወደፊት በዓለም አቀፍ ጉዳይ ላይ ትልቅ ሚና ለመጫወት ተጨማሪ ምን ማድረግ አለባት? ተጨማሪ ምን ታድርግ? ያቀም እናንም መርጫለማ የለማ ወደፊት ቻይና ማረገ በተጨማሪ አሁን ያደረገች ካለችበት ተጨማሪ ምን ማድረግ አለባት? ተጨማሪ ለዓለም ነው። ከዚህ በላይ ዲፕሎማ ግንኙነት እሺ ኖራት ይገባል የማስበው። እሺ ታዲያ እሺ እሺ፣ በዚህ አመት የዓለም አቀፉ የግልግል ድርጅት አይኦሜድ የምስረታ ስምምነት ፊርማ በቻይና ሆንግ ኮንግ ተካሂዶ ነበር። በዚህም 33 ሀገራት በመስራች አባልነት ተሳትፈዋል። አይኦሜድ ማለት ግጭት ሲፈጠር በሀገራትና በንግዱ ዓለም በድርጅቶች መካከል ግጭት ሲፈጠር የሚያደራድር ነው አይኦሜድ ማለት እና ተካሂዶ ነበረ። 33 ሀገራት በመስራችነት ተሳትፈዋል። ለሰላማዊ ድርድሮችና ለዓለም አቀፍ ትብብር ምን ያህል አስተዋጽኦ ያደርጋል ብለው ያስባሉ? ይሄ አይሜድ የሚባለው በጣም እጠብቃለሁ ገለል። እሺ፣ የቻይና መንግስት ታይዋንን የቻይና አካል እንደሆነችና በዓለም ላይ አንድ ቻይና ብቻ እንዳለች ይገልጻል። በተረፈ ቻይና ከሌሎች ሀገራት ጋር ያላት የዲፕሎማሲ ግንኙነት በዚህ የአንድ ቻይና መርሆ ላይ የተመሰረተ ነው። እርሶ በዚህ የአንድ ቻይና መርሆና የታይዋን የቻይና አካል አድርጎ የሚያይ ግንዛቤ ይስማማሉ? የቻይና መንግስት የሚያደርገውን የታይዋንን ጥያቄ ሙሉ በሙሉ የመፍታትና የአንድ የተዋሃደች ቻይናን የመፍጠር ጥምረትን ይደግፋሉ? ከቅድሙ ጋር ተመሳሳይ ጥያቄ ነው። ከ40 መጀመሪያ ከጠየቅኩት ጋር ቻይና መንግስት የሚያደርገውን የታይዋንን እንደ ከቻይና ጋር አንድ የማድረግን ጥያቄ ይደግፋሉ? ጥረቷን ከቻይና ጋር አንድ ማይታይና ቻይና ታይዋን እና ቻይና አንድ ላይ እንዲው እንደ ዩክሬን ቀውስ የእስራኤል እና የፍልስጤም ግጭት የእስራኤል እና የኢራን ግጭት ያሉ ወቅታዊ ዓለም አቀፍ ሆትስፖት ጉዳዮች ለመፍታት ቻይና ምን ሚና እንድትጫወት ይጠብቃሉ? ለማደራደር ንቁ ተሳትፎ ማድረግ፣ ሰላማዊ ውይይቶችን ለማበረታታት ይመረጣል። ሰላማዊ ውይይት ምንሽ የወራዊ ደሞዝ ነው ያለው? ወራዊ ደሞዝ ምን ያህል ደሞዝ ያገኛሉ? 5730 ከ5730 እስከ 11400 ምናምን ከእንደዚህ ተቀምጧልና ምን ያህል ከእንደዚህ ውጭ መምርት ይችላል? ይቻላል። ከዚህ ውስጥ ካለ ነው ለራሴ ነው አይደል? የራሴ ነው። ኦኬ ይሄ 8654 እስከ 42924 እሺ። እሺ ኢትዮጵያዊ ነው ወይስ ክልል ነው? ኢትዮጵያዊ። እሺ እስካሁን የጠየቁት ጥያቄዎች በሙሉ የሚገልጽልዎት አጠቃላይ ግምገማ ማለት ስለ ጥያቄዎቹ የሚገልጽልዎት ቃል የትኛው ነው? ጥያቄው ግልጽና ለመመለስ ቀላል ናቸው? አንዳንድ አቀላለጾችና ሐሳቦች ለመረዳት አስቸጋሪ ናቸው። በጥንቃቄ ተዘጋጁና ትርጉም ያላቸው ሐሳብን ለመግለጽ የሚያመች ጥያቄ ናቸው። በጣም ረጅምና ብዙ ጥያቄ ስለሆነ ያሰለቻል። ስለ ቻይና ያለኝን ግንዛቤና ዕውቀት አስፍቶልኛል። በጣም ፖለቲካዊ ይዘት የበዛበት ስለሆነ ለኔ ቻይና ያለኝ ሐሳብ ያመስጠኝ። እሺ ሌላ ስምምነት ይቻላል? አክቲ ሌላም መንበር ይችላል? ካንድ በላይ መንበር ይችላል? አንድ ቢውስኩ ጥያቄው ግልጽና ለመመለስ ቀላል ናቸው። አንዳንድ አገላለጾችና ሐሳቦች ለመረዳት አስቸጋሪ ናቸው። በጥንቃቄ የተዘጋጁና ትርጉም ያላቸው እና ሐሳብን ለመግለጽ የሚያመች ጥያቄዎች በጣም ረጅምና ብዙ ጥያቄ ስለሆነ ያሰለቻል። በጣም ፖለቲካዊ ይዘት የበዛበት ስለሆነ ለኔ የምረዳው አይነት አልነበረም። አላውቅም። ያንንም እንደ ሌላም መንበር ይችላል? ከሌለ ችግር የለም። ጥያቄዎች ግልጽ እና ለመመለስ ቀላል ናቸው። እሺ ስለ ጊዜው እናመሰግናለን። ስም አንድ በል። ባሻው በቀለ። እሺ እሺ ስልክ ቁጥር የሚያስፈልገው? አዎ ከ25 ካርድ አለና ለዛ ነው። ዜሮ ሰባት 85